وقوله وقد لا يدخل الفاسق الملي في اسم الإيمان المطلق. وقوله يمي لو قال يا ابن تيمية قال وقد لا يدخل أيجبم الفاسق الملي إسلام مستيال عند أمسنيا وين ونجل النسرة مسلم في اسم الإيمان المطلق. إيمان المطلق وست أيجبم إيمان المطلق إني لو وست لك قدر اللي شوين مولو يهونو إيمان وست أيجبم إذا أريد كتفلج للإيمان الكامل الإيمان المطلق بني لو كتفلج بالإيمان الكامل ملو إيمان مالت كتفلج لا يجب أن نزل إيمان المطلق لا يجب أن وقد لا يدخل الفا عند نجز لا يجب أن يتلا ما أنهم ما يجب أن الفاسق الملي مالت إسلام مستيال كيف لمن يالوطا عند عمد أي مالت وإن بإسلام لي محرمات النسرة فاسق الملي إسلام مستيال عند فاسق أيجب أن من وست أيجب أن من الملوث أيكاتف في اسم الإيمان المطلق إيمان المطلق الملوث أيجب إيمان المطلق ما مطلق الإيمان لا يلبنا الإيمان المطلق كتب على الإيمان الكامل ملو إيمان مالتنا مطلق الإيمان كتب على دمو ناقص غزلو مالتنا إيمان المطلق أيجب مطلق الإيمان السجن يجب مطلق كهالة سمتنا مطلق كفي سمتنا مالتنا ገባችሁ? እ? ፋሲቅ ምን ውስጥ አይገባ? ሙጠለቀል ኢማን ውስጥ ወይስ ኢማን ሙጠለቀል? እ? አንድ ፋሲቅ አንድ ሙስሊም ጠጪ ወይም የሙስሊም ዝሙተኛ ኢማን ሙጠለቀል ውስጥ ነው የማይገባው? ሙጠለቀል ኢማን ውስጥ ነው የማይገባው? የትኛው ውስጥ ነው የማይገባው? ሙጥለቅ በመቀደምና ከኋላ በመምጣት እኮ የትርጉም ለውጥ እኮ አለ። ሙጥለቀል ኢማን ማለት ምን ማለት ነው? አነስተኛ ኢማን ያለውን ራሱ ያካትታል። ከታች ነው ሙጥለቀል ኢማን ማለት። ገደብ የሌለው ከትንሽ ጀምሮ ለማለት ነው የሚለው። እዛ ውስጥ ግን ይገባል ሙጥለቀል ኢማን ውስጥ ይገባል። ኢማንም ሙጥለቅ ከተባለ ሙሉ ኢማን ማለት ነው። ኢማኑል ካሚል ማለት ነው። እዛ ውስጥ ይገባል ዛው ከጀማን ፋቲ ቀይሩ ከተቀየረባችሁ ቀይሬ ነው ነገርኳችሁ። ኢማን ሙጥለቅ ካሚሉ ነው። ሙጥለቀል ኢማን ጎደለው ነው። ራሴን ሰላም ነው ቀይሬ ነው። እሺ ወቀት ላይ ተቆሉ አልፋሲቁል ሚል ገና የቆንቃለው ጥቁ የሙሉ አካሄድ ነው ማለት አይደለም። ይሆናል እንደዛ ቀየረ ተጠቀማል። ከኋላ ፈውዛን እየተጠቀሙት ላይ አንድ ቀየሩት ነገር አለ። ታች ያን ነገር ስላልተጠቀሙ የብኑ ተይሚያ ይሄንኛው ነው ስለዚህ ወቀት ላይ ተቆሉ ይሄ አቂደቱል ዋስሉአና ሸርፍ ሳይሆን ወቀት ላይ ተቆሉ ላይ ገባይ ስላል ታስተል ሚል እስላም ውስጥ ያለ አንድ መጥፎ حرام ሰሪ አካል ስሚ እዝትም ውስጥ ላይ ገባይ ስላል ምን የሚለው ስያኔው الإيمان المطلق ملو يهونو إيمان وسط لأي جبا يتلا إيمان المطلق إذا أريد يلو كتفلج الإيمان الكامل ملو إيمان ملو سياني كتفلج إيمان المطلق سيبان ملو كتفلج سن كونه نو قوان قوة جانا متقاتل بالنجر عدل لهم عوني أزوى الفصل إيمان المطلق مطلق كمج الرشا سيماتا إذا أريد به الإيمان الكامل ملو إيمان ملو سيبان كتفلج بات هاي جبا مزو استفاسيك ገባችሁ? ኢዛ ኦሪጅናል ዲዛይን ይረብ ሊገባ ይችላል። በቃ ኢማን ሙጥለቅ ያለው ናቅስን ሊይዛል ካለ ከቀየር ነው። ለምሳሌ ኢማን ሙጥለቅ እና ሙጥለቅ ኢማንን በሌላ በትቀያየረው ትርጉሙን በትቀያየረው አብሮ እሱም ይቀያየራል። ፋሲቅም አብሮ ይቀያየራል። ኢዛ ኦሪደ ከተፈለገ በኢማን ልካምን ሙሉ ኢማን ማለት ከሆነ ኢማን ሙጥለቅ የሚባለው ሙሉ ኢማን ማለት ከሆነ ፋሲቅ አይገባም። እዙ ከማከው ለታላ ለምሳሌ አላህ እንደዚህ ይገልጻል انما المؤمنون امانيان مالات على الذين نزاناتهم اذا ذكر الله يا الله سم سوتا وجلت قلوبهم لباتوا يمسكرد يمسروا يمنكتكتوا يمربتبتوا نزاناتهم للامانيان ايه من اين الايمان ايمان مطلق ولا مطلق الايمان ኢማንም ሙጥለቅ ነው ሙሉ ኢማን ነው አንድ ሰው የቁርአን አያት ይቀራበት ማለቅስ ከሆነ ኢማን የለውም ማለት አይደለም የሚያለቅስ ከሆነ ደግሞ ኢማንን ሙጥለቅ አለው ማለት ነው ይሄን በጣም ሙሉ የሆነ ሁሉ የሆነ ኢማን አለው ማለት ነው ማንም ካሜል ያአላህን ትንሲነታ ምንም አናለቅስም አይተማን ማንንም ምንም ጭራሽ ታሪኩ ሲነገር የነብዩ ስቃይ ወይ ደረሰባቸው ነገር ቁርአን አያው ስለ ጀነት ስለ ጀሃነም ምንም አናለቅስም ሌላ ዱንያዊ ነገር ሲተቀደሙ እናለቅሳለን ይሄንኛው ኢዛ ዙኪረላህ ያአላህ ስም ሲወጣ ወይንም ያአላህ ቅጣት ሲነሳ ወይም ያአላህ ምህረትና አዛኝነት ሲነሳ ወጅለት ቁሉብሁም ልባቸው ይመረዳል አማንያን ማለት እነዚህ ናቸው ወኢዛ ቱሊየት ዐለይሂም አያቱሁ የሷን ቀጥ ሲነበብባቸው ዛደቱም ኢማና ኢማናቸው የሚጨምርላቸው ናቸው አለ አማንያን ማለት እነዚህ ናቸው አማንያን ማለት አለ ያአላህ ቁርአን ሲቀራብን ላንቀየሩ ውስጣችን ኢማናችን ላይ ጨምር ይችላል ትርጉሙን ማናቀው ምን ማለት ምን እንደሆነ ኢማን የለም ማለት አይደለም አክለል ኢማንን ሳይሆን የሚያጠቅ ይሄ ካሚለል ኢማን ማለት ነው ስለዚህ ኢማንን ሙጥለቅ የሚለውን ተጠቅመውታል ኢማንን ሙጥለቅ በማለት ኢዛ ኡሪደ ቢሂ አልኢማኑል ካሚል እዚህ ሳይገባን ፋሲክ ፋሲክ አይገባም እዚህ ስያሜ እዚህ ቁርአን አያውዳት ውስጥ ይገባል እንደ ፋሲክ አይገባም ለምን ኢዛ ዙኪረላህ ወጅለት ቁሉብሁም ነው ያለው ያአላህ ቅጣት ሲነሳ ልባቸው የምትርድ ነው ያለው ያአላህ ቅጣት በመነሳቱ ልቡ የሚርድ ሰው ዝሙት አይሰራም ይሄንም ወደ መጠጣ አይሄድም ክልክል ያደረገውን አላህ ነው ያጠራ መጀመሪያ ስለዚህ እንደዛ አይነት ኢማን ውስጥ ሌላም አለ ነብዩ አለይሂ ሰላቱ ወሰለም ባለፈው የነገርኳችሁ ሐዲስ ሙሉነትን ኢማን ሙሉነትን የሚፈጽም لا يؤمن احدكم حتى يحب لاخيه ما يحب لنفسه ለራሱ የሚወደውን ነገር ለወንድሙ ስካል ወደደ ድረስ ይሄ ሰው ኢማን የለውም ማለት ምን አይነት ኢማን የለውም ማለት ነው ጭራሽ ኢማን የለውም ማለት ነው ኢማንም ሙጥለቅ የለውም ሙጥለቅ ኢማን ግን አለው አንተ ምቀኛ ሰው ኢማንም ሙጥለቅ ኢማን አለው ኢማንም ሙጥለቅ ግን የለውም ሙሉ ኢማን የለውም የሆነ የተወሰነ ጉድለት ያለው ኢማን ግን አለው ሙጥለቅ ኢማን اذا اريد لغاو ከተፈለገና ለዚህ ትርጉም ከዋለ ነው ቀይረ ካመጣው ይቀየር ይችላል ታይ አይባልተና لا يؤمن احدكم الذي لا يامن جاره بوائقه يمنال ጎረቤቱ ተንኮሉን የማያምነው ሰው እሱም ኢማን የለውም ማለት ነው ዩአለይሂ ሰላቱ ወሰለም ጎረቤቱ የማያምነው ሰው ያንኛው ወጣቴን እሱ የሰውነት የሆነ መሐረማት የሚያፈራ ከሆነ ወይ በለብነት ለምን ለጎረቤቱ ታማኛል ሆነ አካል ኢማን የተሟላ አይደለም ብሏል ነው ዩአለይሂ ሰላቱ ወሰለም ይሄም ላይኡሚኑ ነው የሚለው ቃሉ ሲቀመጥ ላይኡሚኑ አያምንም ነው አያምንም ጭራሽ ሰው ኢማን የለው ማለት አይደለም ኢማንም ሙጥለቅ የለው ካሚል ሙሉ የሆነ ኢማን የለውም ማለት እንጂ ወንጀለኛ ሙእሚን ይሆናል انما المؤمنون الذين اذا ذكر الله وجلت قلوبهم ان لو وداتوا سايغبام الفاسق للي اسلام ውስጥ ያለ አንድ ወንጀለኛ እዚህ ከአያ ውዳቱ ሳይገባም በዚህ ከአያ ከተሞገሱት ሙእሚኖች ውስጥ አይገባም አንአያ لان المراد ምክንያቱም የተፈለገው በዚህ አንቀጽ በኢማን المذكور አሁን እዚህ አንቀጽ ውስጥ የተዘረዘረው ኢማን ፊል አያ አልከሪማ እዚህ ተከበረች አንቀጽ ውስጥ የተዘረዘረው ኢማን አልኢማኑል ካሚል ሙሉ ኢማን ማለት ነው አማንያን ማለት ይችላል አስለል አማንያን ማለት አይደለም መሰረታዊ አማንያን ማለት ሳይሆን ሙሉ አማንያን ማለት እነዚህን ባህሪያት ይጣማሉ ናቸው እያለ ነው ቁርአን እነዚህ ባህሪያት ያልተገኘለት ሰው ኢማን የለውም ሙእሚን አይደለም ብሎ ማስወጣት ይቻላል አይቻልም ቁርአን አያየት ተቀራ ልቡ ምንም አይደነግጥም ያአላህ ስም ሲነሳ አይደነግጥም ወይ ደግሞ ከተሰጠው እንፋቅ ላይ አድርግ ይችላል የሱ ኢማን የለውም ማለት አይደለም አስለን ኢማን ይኖረዋል ላኢላሀ ኢለላህ ሙሐመድ ረሱሉላህ ብሎ ወደ ቂብላ ተዞረ ድረስ ፈላይድ ኹሉ فيه الفاسق فاسق ዝቻን ቀጽ ሳይካተትም لان ኢማነሁ ምክንያቱም የፋሲቅ ያመጸኛ ኢማን ناقص ጎደሎ ነው مطلق الايمان አለ ኢማን ሙጥለቅ ግን የለው ሙጥለቅ ኢማን ማለት አነስተኛ ኢማን ጎደሎ ኢማን ማለት ነው ሙጥለቅ የሚለው ከፊት ሲመጣ ይሄን ነው እሳቸው ጋር የተጠቀሙት እግኑ ተኝ ሙጥለቅ ኢማን አለው ኢማን ሙጥለቅ ግን የለው ወልነርጅ እስኪን እንመለስ ኢላ ተፍሲር አያተል ከሪማ ይችን ተከበረች አንቀጽ ከኋላ ይቀራናትን እስኪን እንመለከታለን እንመለስ እስኪ መለስ እንበልና እና ኢላ ተፍሲር አያተል ከሪማ ይችን ተከበረች አንቀጽ ትርጉማን ዝርዝሯን እንመለከት ኢነማ የሚለው አዳቱ ሐሰን የሆነ ነገር ሊሚት ማድረጊያ መገደብ ያቃልና انما الاعمال بالنيات انما المؤمنون اخوه انما المؤمنون الذين اذا ذكر الله جل وعلا انما عادات حصر للوطن ليميت مدرجا يمجدبيا قالنا مسارعنا انما الاعمال سرا تقبلت منيورو بالنيه بنيه بتشان انما كذا وتعالى من اعتبار الصيغه مالك ስራ የሚሆነው በንያ ብቻ ነው። ንያ የሌለው ስራ ተቀባይነት የለውም ማለት ነው። ራሱ መፍሁሙ ህግ ነው የሚሆነው። ኢነማ ሐስነ ኢነማ ሐስነ ኢነማ አማንያን ማለት ከነዚህ ውጭ የለም እያለ ነው። አማንያን ማለት እነዚህ ብቻ ናቸው እያለ ነው። ከዚህ ውጭ ያለው አማንያን አይባልም። አስለል ኢማንን ማስወገድ ሳይሆን ሙሉ ኢማን ያላቸው ማለት እነዚህ ብቻ ናቸው እያለ ነው። ኢነማ አዳቱ ሐስሪና ፍስድየቱ ለሁክማ ለነዝኩር ለተጠቀሱትና ለተዘረዘሩት ሰዎች ህክም ታረጋግጣለች ወተንፊህ ውድቀት አድርጋለች አማስዋ ከተዘረዘረ ውጭ ያለውን ደግሞ ውድቀት አድርጋለች ማለት ነው። ከዚህ ውጭ ያሉት ሰዎች ኢማንን ካልሌላቸው ምን ይያለች አዎ አዳቱ ሐፍ እነማ የምትለው ቃል ወይንም ወርት ፍስ ቢትል ህክመ ፍርድን ወይንም በየነን ወይንም አህካምን ታረጋግጣለች ለልመዝኩር ለተዘረዘሩት አካላት ወተንፊህ ውድቀት አድርጓል ወተንፊህ አማስዋ ያልተዘረዘሩት ያልተካተቱት ላይ ደግሞ የለም ማለት ነው። ውድቅ ማድረጊያ ነው። አባባና ደርታችኋል? አዳት ማለት አዳቱ ሐስር ማለት ይገባችኋል? እስኪ እነማ ብላችሁ ለምሳሌ እነማ ጠለበ አው እስኪ ፈጣሩ ይሆን አረፍተ ነገር እነማ المؤمنون اخوة ከዛው ይቻለው ወንድማማች አይደለም ማለት ነው። እነማ ከተጠቀማቸው አንድ ቦታ ላይ ስማቸው ከተዘረዘሩት ውስጥ ያለው እዚህ ውስጥ አይገቡም ማለት ነው። فإنما الطلبة ተማሪ ማለት እኮ هم الذين يقرؤون የሚቀሩት ናቸው ብለህ ብትናገር ከዛው ይቻለው እንደ ተማሪ አይቆጠርም። ጥራሽ ተማሪ ማለት ሳይሆን ሙሉ ተማሪ ብለን ተገነ ይችላል ወላ ከመጣው። እነማ المصلون الذين يصلون في الصف الاول ጋጅ ማለት الصف الاول ላይ የሚሰግዱ ናቸው ማለት ነው። ውጭ ላይ ያሉት አይሰግዱ ማለት ነው? አይ እንደዛ ማለት አይደለም። ግን ሙሉ አስተጋገድ የሚሰግዱ ማለት እነዚህ ናቸው ብለን ተናገር ይችላል። እነማ ተጠቅመህ የምታደርገው ነገር የተዘረዘሩትን ብቻ አጥፎ ይዛል። ውጭ ያሉትን የሚያስወጣበት ከሆነ ካሚልና ናቂስ ብለህ ታገናኘዋለህ። ራሽን ልታገናኘን ትችላለህ። በቃ ሰው ማለት እንደዚህ የሚያደርገው انما الانسان انما الرحيم አዛኝ ማለት እኮ ወለል ይርሐሙ ለኡሚ ለናቱ የሚያዝን ነው ብለህ ብትናገር እንደሱ አዛኝ የለም ለማለት ነው። እሱ ትክክለኛው ነገር ከዚህ ውጭ ያለው አዛኝ አይባልም። ጭራሽ አይባልም አአ ማለት አይደለም። እንደዚህኛው ግን አይሆንም ለማለት ነው። አዳ ተፈስማ እንደነገር ባንድ ፍክም ላይ ነው ግልጽ ነው። አልሙእሚኑን انما አዳ ተፈስረናት አልሙእሚኑን አማንያን አልኢማኑ ካሚል ሙሉ እምነት ያላቸው ሰዎች ማለት اذا ذكر الله ያአላህ ስም ሲወሳ አይ ዘክረተ አዘመቱ ጌታችን ለሐያልነት ሲነሳ ወቁድረቱ ጌታችን ታላቅ ችሎታ ሲነሳ ወማ ኸወፈ ቢሂ እዛተበትም ሲወሳ ማን አፋሁ የወነጀሉትን አካላት ላይ የዛተውን ዛቻ ሲነሳ ወጅለት ቁልቡሁም ልባቸው የሚረዱ ሰዎች ናቸው። በአላህ ስትባል ያ ነገር አንተ ላይ ጉዳት የማያመጣስ ከሆነ ድረስ ማድረግ የግድ ነው። ለምን ፈራሁ ለአዘመቱላ ያአላህ ስንት ነው ብታደርገው እምትጎዳ ከሆነ የማይመችል ከሆነ አደጋ ከሆነ በአንተ ላይ የሚያመጣ ካልሆነ እንጂ በአላህ ከተባለ አንድ ሰው አጥና ማለት ያለበት ለአዘመቱላ ያአላህ አዘማ ያአላህ ለኢላህያልነት ያአላህን ክብር ሲነሳባቸው ልባቸው የማይረድ ከሆነ አይዶ ኪራስ አማንያን ሙሉ ኢማን ያላቸው ማለት ይዛዱ ኪራላ ያአላህ ስም ሲወሳ አይዶ ኪራተ አዘመቱ የሱለ ለሐያልነት ሲነሳ ወቁድረቱ የጌታችን ችሎታ ሲነሳ ወና ኸወፈ ቢሂ የዛተበት ማን አፋሁ ለወነጀለው አካል የዛተው ዛቻን አለቀቀቸው ብሏል። ያ ነገር ሲነሳ ወጅለት ቁልቡሁም ልባቸው የምትርድ የምትፈራ እነዛ ናቸው ሙሉ አማንያን ማለት ሙሉ ኢማን ያላቸው ትክክለኛ አማንያን ማለት እነሱ ናቸው ወጅለት ቁልቡሁም ማለት አይኻፈት የምትፈራ ልባቸው የምትርድ እነዛ ናቸው አማንያን ማለት ከዛ ውስጥ አሉ ሳይደነግጡ አያምኑ ማለት ነው አንድ ሰው በአላህ ብለው እንዲህ ብለህ ኢማን የለውም ማለት አይደለም በአላህ ብለው ሹካህ ግን ኢማኑ ካሚል ነው ለምን ላንተ ሳይሆን ለአላህ ብለው አድርጎታል ነገር የተመለከተው ያንተን ካለ ያንተን ውድቀት ወይ ያንተን መጥፎነት ሳይሆን የጌታውን ለእላህ ያያልነት ነው ያየው ለአላህ ብለው አድርጓል የሚያደርገው ነገር ይሄ ካሚል ኢማን አለ እዚህ ቻያው ውስጥ ይገባል ወኢዛ ቱሊት አለይሂም አያቱሁ የጌታችን አንቀጽ ሲነበብ አይ ቁርአን ሲቀራባቸው አያቱ የጌታ አንቀጽ ሲነበብባቸው አልሙነዘለቱ የተወረደችው ምን እንደላ አይ ዙኪራት አው ወይም ዙኪራት አያቱሁ ልከውንያ ወይንም በዚህ በዩኒቨርስ ውስጥ ያሉ ተአምራቶች ሲዘረዘሩ ጌታችን ማለት ነው በሰማያት በምድር ያለ የኛው የራሳችን ተዋሰላት ብዙ አያለው አላህ አንደኛ አይ ቁርአን አያቱሁ ልሙነዘላ የተወረደችው የቁርአን አያት ይነበብ ማለት ነው ይሄ ለፍዝ ነው ቃል አረፍተ ነገር አው ዙኪራት ወይ ትወሳለች አያቱሁ ልከውንያ ዩኒቨርስ ውስጥ አላህ ያሳለፈው ወይንም ያሳያለው ተአምር ማለት ነው ስለ ተአምር ሲነገረው ልቡ የማይረድ ከሆነ ወይንም ደግሞ እሷ ስትነበብላቸው አልቁርአን አያቱሁ ልሙነዘላ የተወረደ ቁርአን አያት ይቀራላቸው አው ዙኪራት አያቱሁ ልከውንያ ወይ ዩኒቨርሳዊ የሆኑ የጌታ ተአምራቱ ሲዘረዘሩላቸው ዛደቱን ኢማና ኢማናቸው የሚጨምር ምዝነቱ አማንያን ማለት عزاد ايمانهم ايماناتهم متمر بسبب ذلك سينببباتهم بمننببوا انقط مكنيات سيزرزرلاتهم بمزرزرو يونيفرساوي يجيتاشن تامر عند تامر على مولونا بتامر بتامر يتمولاتنا جن كل شيء طوات ما تاسو لمنناو اند تامر عند قطرو اميجرمو ومن اياتي اختلاف السنتكم بالوال يقوانقواچو لجينت يجيتاشو تامر لو بالوال من العجب جن جن بلن لندن وعلى بكة عند تأمر عن قدره الذي تناك المتكاكاته تأمر يملكا سم اللايات يمي جرمو سم تبديلين هزبين كل من اللايات عيد انتكال يلم يلم راسو انه عيد انتكال انتن هنا يتولد لجوت عيد جنو يما يجنو يبت نجر الله فات مخان الذي غير هذا القول ونوع خلق راسي عشان من آياتي هون النجر عيد جرمان من يسمعي من የደምና ለውጥ ያየር ለውጥ የመሬት መንቀጥቀጥ ለካ ከተአምር ጋር እኛን እንድንፎቅና እንድንወርድ ያደረጉ ነው ሳይንቲስቶች ምን እንዳደረጉ መሬት መንቀጥቀጥ ሲፈጠር ምድር ላይ ያለ የሆነ ለውጥ የሆነ ነገር ብለው ሚስጥሩን ለማወቅ ሞከሩ ሚስጥሩን ካወቁ አይገርምም ያንንም ይጣሩ ከጀርባ ያለውን ነገር እንዳንመለከት ውር አደረጉ እዚህ ነው ተአምር አይገርምም ዓለም ቢቀየር ምንም ነገር ነው አፍታ የፊክሎ መንቀጥቀጥ ራሱ የሰው ልጆች እንቅላት ልዩነት የጌታ ተአምር ነው زادتهم إيمانا أي زاد إيمانهم بسبب ذلك وعلى ربهم بجهة سولاي بجانا بجا يتوكلون يمين مكو النزينة شو ملو أمانيان معلك ملو إيمانيان لكي يتوكلون على ربهم يقوم قوات قمامة نبات وعلى ربهم مأمولنا أوبجكتنا يتوكلون سابجكتنا فرجنا يتوكلون من ذلك أوبجكت سابجكتنا فضربو كلمة كمتا بجا يمينون حصر يتكمن لنا إنما عداس حصرنا ራፉ ኦብጀክት ቀድሞ መምጣቱን ሐፍረ ለምሳሌ እያከ ነዕቡዱ ወእያከ ነስተዒን ነስተዒኑ እያከ ወነዕቡዱ እያከ ያረፍተ ነገር አቀማመጥ ነው ተበሰም እያከ ያለ ኦብጀክት ስለሆነ ኦብጀክት ቀድሞ ከመጣ አንተኑ ብቻ እንገዛለን አንተው ብቻ ገዛን እንፈልጋለን ብቻ ወደ ሌላ አካል አንሄድም ማለት ነው አሁንም ወአላ ረቢን በጌታቸው ላይ ብቻና ብቻ የተወከሉን የሚመኩ ናቸው ሙሉ ኢማን ያላቸው አክመሉ አማንያን የሚባሉ አይፈውዱነ የሚያስደግፉ አሳልፈው የሚሰጡ جميع امورهم ጉዳያቸውን ሁሉ إليه ወደ ጌታቸው የሚሰጡ لا الى غيره ወደ ሌላ አሳልፈው የማይሰጡ لا الى غيره ከጌታቸው ውጭ ላለ አካል ሳይሆን ለጌታቸው ብቻ ጉዳያቸው ኤዋን ተግባበት መጀመሪያ ግን ተወኩል አሳልፈው ለነገር አንተ ምትሰራው ነገር ላይ እንደዚህ ሰው አይ ተወኩል የሚባል ነገር አልገባውም እንዴ እስከምትባል ድረስ ስራ አፍ ላይ ስደስ ደግሞ በምንም አይነት መልኩ ያለ አላህ ጣልቃ ገብነት ሊሳካ ይችልም በል ተወኩል የቀልብ ኢማን ራሱ የኢማን ዋና ክፍል እኮ ነው ተወኩል የኢማን ፓርት ስለሆነ ልባዊ ነገር ስትሰራ በአንደበትህም ሆነ በእጅ ስትንቀሳቀስ ምንም ተወኩል እንደማያስፈው ነው መስራት ያለብህ። ልብህ ግን አንተ ያውቃል ልብህ የሚያስበው አላህ እኔ እለፋለሁ ላቤን ጥብቅ አደርጋለሁ እናገራለሁም ዳዕዋም አደርጋለሁ ጌታዬ ሆይ ውስጥ መስራት ያለብህ አንተ ነህ በውስጥ ለጌታ ነገረው ተወኩል አንተ ነህ የምትሰራው እኔ ግን ለሰበብ ያክል ይህን ያክል ነስቻለሁ ትለዋለህ። እየሰራ እንዲህ ሰው ተወኩል አልገባውም እንደስከሚባል ልፋ ተናገር። ውስጥ ላይ ደግሞ ኢማንህ የሚያስበውን ያስባል አንተና ጌታ ብቻ ናችሁ የምታውቁት። ለምን ምላሳዊ ሳይሆን ልባዊ ተግባር ስለሆነ ثم ذكر الشيخ دليلا مرجا ጠቀሱ ሸሁ من السنة كحديث عن تقولنا على ان الفاسق الملي عند الاسلام غدانا لا يالا امسنيا وينجلنيا لا يدخل في اسم الايمان الكامل ملو ايمان يبقى وسط عندما يجمع وهو قوله صلى الله عليه وسلم نبي بيقول تناغروا عند وينجلنيا اكل ملو ايمان قالاته وينم لا يدخل عندما يجمع نبي نغرونا في اسم الايمان الكامل ملو هو ايمان وسط عندما يجمع نبي نغرونا اسلام مطلق مندل شمس مطلق اسلام مطلق مطلق الاسلام ايهما كان ليتيون معناته اند انت معناته انت ارمتين يا ازلا يمتتو يتقصت على ادل بذا سنه اذا اريد بقى اذا اريد ازلا متانو باغني ها اسلام مطلق كامل مولو يتنيون ለምሳሌ አንድ ሀጅ የማያደርግ ሰው አንድ የሚጠጣ ሰው እስላምን ሙጥለቅ ውስጥ ነው ያለው ሙጥለቅ ለእስላም ውስጥ ነው ያለው የትኛው ውስጥ ነው ያለው ሙጥለቅ ለእስላም ውስጥ አለ ጎደሎ ማለት ነው ማሻአላ ሙጥለቅን ስታስቀድሙ ጎደሎ ነው ማለት ኢዛ اريد ነው هو قول صلى الله عليه وسلم النبي عليه الصلاه والسلام من بلوا تناغروا لا يزني الزاني عند ذموتኛ ذموت አይፈጽምም وهو مؤمن مؤمن هنا አይፈጽምም ذموتኛ ብለዋል النبي عليه الصلاه والسلام አንድ ዝሙተኛ ዝና በሚሰራበት ሰዓት እንደውም ነብዩ አለይሂ ሰላቱ ወሰለም ትርሚዚና አቡ ዳውድ በዘገቡት ሐዲስ ላይ ኢዛ እንደማ የዝኒዛኒ አንድ ዝሙተኛ ዝሙት በሚሰራበት ሰዓት የخرج ኢማኑ ኢማኑ ይወጣና يكون كظلته فوق رأسه ከራሱ በላይ እንደ ዳመና ተጠቅሎ ይቀመጣል بعدما فرغ ዝሙቱን ካጠናቀቀ በኋላ መልሶ ይገባል ኢማኑ ያሁን በጣም አፍሪ ሐዲስ ዋናው ነገር አንድ ሰው ዝሙት በሚሰራበት ሰዓት ቢሞት በዛች ታይም በዛች ቅጽበት የሆነ ነገር ቢደረለት የሆነ ነገር ቢፈጠር የሆነ ነገር ቢፈነዳ የሆነ ነገር ፍን ብሎ ቢሞት እምን ውስጥ ነው የሚገባው? ያን ነው በጣም የሚያሰጋ ነገር። እንትኖች እኮ ዛሂርያ ከመጣ እኮ ያከፍሯል ዳይሬክት ነው የሚያከፍሩት። ምክንያቱም ኢማን ነብዩ አያምንም ብለዋል ኢማኑ ይወጣል ብለዋል ይወጣል ብለዋል አንተ ለምን ታስተካክላለህ ነው የሚሉት። ወላኪን ዑለማው ከሌሎች ሐዲሶች ጋር በማገናኘት ነው ይሄን ነገር የፈጠሩት። አሁንም ላይዝኒ ዛኒ አንድ ዝሙተኛ ዝሙት አይሰራም አሉ። ሄነዝኒ ልክ ዝሙት በሚሰራበት ሰዓት ወሆ ሙእሚን ሙእሚን ሆኖ አይደለም የሚሰራው አሉ። በሌላ ሐዲስ ደግፈን በሌሎች ቦታ ላይ ነብዩ የተናገሯቸው ሐዲሶች ስላሉ ስለማይከፈል ነብዩ ስላረጋገጡ ራሱ ሙእሚን ሆኖ ዝሙት አይሰራም ማለት ምን አይነት ኢማን ኑሮ ዝሙት አይሰራም ማለት ነው? ኢማንን ካሚል ይያለው ዝሙት አይሰራም ጎደሎ ኢማን አለ። የደከመ ወረደ የከነነ ኢማን ባለክበት ግዜ ነው ዝሙትን የሚሰራው። ካሚል የሆነ ኢማንማ ካለው ይዝኩሩላህ انما المؤمنون الذين اذا ذكر الله وجلت قلوبهم واذا تليت عليهم اياته زادتهم ايمانا ኢማኑ ይጨመረና ኢማኑ ሙሉ የሆነ ሰው እንደዛ አይነት ያፈጠጠ حرامን አይሰራም በተቃጠለ ነገር ሊሸወድ ይችላል። እንዲ እንደዛይነት ግዙ ፈጣጣ ይሆኑ እንጂ አይሰራም። አንድ ሙእሚን የኢማን ዲግሪው ቢቀንስም ዝሙት የሚባል ነገር ያስተናግድ ይችላል። ሌላ አخر الحادث حادثه قال بزو حد እንትን አለ አይደል ቶሎ ቶሎ ልቀቅ። ولا يسرق السارق ليبام አይሰርቅም ሲነስርቅ በሚሰርቅበት ሰዓት هو مؤمن ሙሉ ኢማን ይያለ። ولا يشرب الخمر መጠጥን አይጠጣም ሲነስርቡها አንድ አማኝ መጠጥን ሲጠጣ هو مؤمن አማኝ ሆኖ አይደለም የሚጠጣው። ምን አይነት አማኝ ሆኖ ሙሉ ኢማን ኑሮት አይደለም ወደሉ ኢማን ግን አለ ይከፍራል እንዳትሉ ማለት ወላ እንተይቡ ንህባ መንጠቅን መመንጨፍን አይመነጭፍም አይነጥቅም መንጠቅን አይነጥቅም ዳቱ ይሰራ ብዙ ቁጥር ያላትን ገንዘብ የርሰምናት ኢለይ ሰዎች የሚያነሱ የሆነ ሲያ አብሳሩም አይነ የሰዎችን አይን የሚመስል ብዙ ገንዘብ ማለት ነው ሄና እንተይቡዋ ሲመነጭፋት ወሆ ሙእሚን አማኝ ሆኖ አይደለም ይነጥቀው አንድ ነጥቆ የሚመነጭፉ ሌቦች አሉ ወርቀን ምን ምን ይመሳሰላል በጣም ብዙ ንብረት የሚወስድ ከሆነ አማኝ ሆኖ አይደለም። አንድ ብር ሁለት ብቻ ነው። ምን ይላል? ለማንኛውም الى اخر الحديث حديثን ከኋላ ብዙ እንቅሩ አይካሚል الايمان ኢማኑ ይተማላሁ ነው አይደለም ይሄን ነገር የሚፈጽመው ይላል ነው ነብዩ አለይሂ ሰላቱ ወሰለም ሰለመን ትይሁና እዝቦታ ላይ ውድቅ የተደረገው ኢማን አንዛኒ ከዝሙተኛ ላይ ውድቅ የተደረገው ኢማን ወሳሪቅ ከሌባውም ላይ ውድቅ የተደረገው ኢማን ወሻሪ ከጠጭም ላይ ውድቅ የተደረገው ኢማን ወከማሉ ኢማን ሙሉ ኢማን ነው እንጂ ሙሉ በሙሉ ኢማን ማለት አይደለም። ሙሉ የሆነው ምሉ የሆነው ኢማን ነው የለለው እንጂ ኢማንን ቅርብ አድርጎ የለም ውስጡ ምንም ቅንጣት ያክል ኢማን የለውም ማለት አይደለም። ኢማን የለውም ማለታቸው ነብዩ ሙሉ ኢማን የለውም ማለታቸው እንጂ ጭራሽ ኢማን የለውም ማለታቸው አይደለም። ስለዚህ አልመን ሰልመን ትይሁና አንዛን ወሽታር ወሽካር ከጠጭ ከሌባ ከዝሙተኛ ውድቅ የተደረገው ኢማን ነብዩ ውድቅ ያደረጉት ኢማን ወከማሉ ኢማን ሙሉ ኢማን ነው እንጂ ላ ጀሚዑል ኢማን ኢማን ሙሉ በሙሉ ማለት አይደለም። ካሚልና ጀሚዕ ኢላህ ምሉ የሆነው ፉል የሆነው ኢማን የለውም ማለት ነው እንጂ ጭራሽ ኢማን የለውም ማለት አይደለም። ላ ጀሚዑል ኢማን ኢማን የሚባል ነገር እዚህ ሰው ልብ ውስጥ የለም ማለታቸው ሳይሆን ምሉ የሆነው ኢማን የለም ማለት ነው። መንፍዩ ካሚል الايمان እንጂ ليس جميع الايمان ገባችሁ? ታውን ዘለል ሰው እኮ የለም ብትባል ምን ማለት ነው? ታውን ዘለል እኮ እንደ ሰው እኮ የለም ሰው የምትለው ሰው የለም ምን ማለት ነው? ታማኝ ምሉ የሆነ የሰውነትን ከሰው ልጅ የሚጠበቀውን ባህሪ ያሟላ ሰው የለም ማለት እንጂ ሰው የለም ማለት አይደለም። ብዙ ቁጥር ያለው ሰውም አለ ምን ተጣጣቀ ሁለት ግን በእኛ ዘመን ወንድ የለም እንደ ሱሐባ አባሁን ሰዓት ወንድ የለም ብትባል ምን ማለት ነው? ጭራሽ ጂኒ አርጃል የለም ማለት ነው ወይስ ጃንል ሙሉ የሆነ ሰዎች የለም ማለት ነው? ሙሉ ማለት ነው ሸማ ነው ቋንቋውን የተጠቀሙት እንደ ነብዩ ምን ተጠቀሙት አይደል? አቤት እ? ባላህ ምን ይሰራተ? ምኑ ራፊ ይሰራተ? እ? የለ ሙስሊሙስ አይገባ በምንም አይነት መልኩ አይገባ። ይኸው ምን እንዳለ ታውቃላችሁ? ከባኢረ ዝኑብ የሚባሉ አሉ ከሽርኩ ጻሉ نصيحه للمثل او ما اختلاف العلماء يكفر على الميل والو اسمات مثلات بسوي شيء لا ياو يكفر على الميل بطعم انت مالبت ادق قلبت سلام منيو هو مجدل ان زموت مثرات ان مشرك ان ربا مانينو بقى سبعت موبيقاتو قالوا عند حديث لا يتذكروا الناس قالوا الناس بتاع يدلوا ليلان دغمو مانينو النبي عليه الصلاه والسلام بحديثه الله بالقران الكريم يذاتبت كونه مندنو كبائر الذنوب يبالوا እነሱን ይፈራማል ከባኢረ ዝኑ ታላላቅ ወንጀሎች ይባላሉ። አጥፊ ወንጀሎች ስንት ናቸው? 7 ብቻ ያላሉ 300 ያደረሳል 70 ናቸው ያላሉ። ዋናው ትልቁ ያስቀመጡት ነገር አሉስናዎች የተቀበሉት ጥሩ አገላለጽ ከባኢረ ዝኑ ትልልቅ ወንጀሎች የሚባሉ ከሽርክና ከኩፍር ውስጥ ያሉ ትልልቅ ወንጀሎች የሚባሉ አላህ በጀሃነም የዛተበት ነብዩም በጀሃነም የዛቱበት ወንጀል እሱ ነው ትልቁ። የትኛውን ቦታ ላይ ካገኘ ወየውለት የሚል ነገር ካገኘ ትልቁ ወንጀል ነው ማለት ነው። ስለዚህ ትላልቅ ወንጀሎችን የሰራ ለማለት ነው። ሽርክማ በአላህ ጉዳይ ላይ በአላህ ሲታ በአላህ ባህሪ ላይ ማተገባ ከሚል በለለው ነገር ያ አደጋ ነው። بدليل الاجماع عند ذم ايه ከሙስሊሞች አይ ማከፈሪ አይ ፈቀሪ አይ ማለት ምን መሰለህ ህክሙን ነው እንጂ ከእስላም ውስጥ ናቸው የሚለው ትልቅ ፈትዋ ውስጥ አንገባም። አታ አብዱላህ አልዓረቢ እኮ ያከፈሩ ሰዎች በጣም ጥቂት ሰዎች ናቸው ወለማዎች እሱን ያውም ገና በያን ምን ደስ ቃል ተብሎ ከታች ያሉትንም ማከፈሩ አይፈቀድም። እንደዛ አይነት ፈጣናት ሁሉ በመበታጨት ህክሙ አይሰጥም። እሺ አደራ ወላሂ ተናንተና ምትነጋገርን በእና አንድ ሰው ስላደሳጭ ለኛና ከህል ስላልሄድ ወይንም ደግሞ የሆነ ፍላስ ስላልለበት ብቻ ማከፈር አይፈቀድም። የፈለገውን እንጂ ሊሰራ ይችላል። እነዚህ ምንም የሚያውቁት ነገር የለም። ቁርአን መخلوق ነው አለ ይከፍራል ብለዋል ዑለማዎች። አይከፍርም ምን ያሏል ተውል ስላልለበት የተውል ነገር እንዳትፈቅድ። አብደላህ አልሐረሪ ራሱ ሙናፊቅ ብሎ መናገር ራሱ አይፈቀድም ያሉ ሰዎች አሉ። እንዳትል እስከማለት ደርሰዋል። አከፍሩታል። አክሰረል ዑለማ ካፊር ነው ያሉ አሉ። ለምን? በጣም አውቁ የጠፋ ስለሆነ። ሌሎቹ አውቁ ከታች ያሉትማ ሁክም አይሰጥባቸው። በመቃብር ዙሪያ እየዞሩ እናከፍራለን አያከፍሩም። አንዳንድ ሰዎች ናቸው በአንዳንድ ሰው ላይ ፈትዋ የሚሰጡ ከከሌ ጀርባ አትስገዱ ይባላል። ለምን? በያን ደርሶታለና እያወቀ ስለጠፋ ነው የሚባሉ እንጂ በመቃብር ዙሪያ የሚቀውት ቤተሰቦቻችን ሁሉ አናከፍርም። ይህ ክልክል ነው። እንዳትሰጡ ዙሪያ አባባ አላሽ ካፍር ነው እንደፈረ بدليل الاجماع على توريث الزاني والسارق وشارب الخمر بدليل الاجماع اجماع النبت مرجع على توريث الزاني ذمته ورثال لمن اجماع العلماء قال ذمتهنا يورثال بلوان اجماع العلماء والسارق لبام يورثال بلوان وشارب الخمر خمر يمتطام يورثال بلوان لذلك اسلامه عندنا እስላሙ አለ እየጠጣ እየጠጣ እንደሚጠጣ ሰው ከእስላም ሁሉ በሙሉ ይወጣል ማለት አይደለም። ግን አደጋለው መጠጥ ላይ የጠጣ ዝሙትን ይሰራል። የጠጣ ታሪክ ሶላትን ይሆናል ብዙ ጊዜ። ይሄ በሌላ አቅጣጫ ሌላ ብዙ ጣጣ ይመጣበታል ብዙ ጣጣ። ሻሪብ አልኸምር ከሆነ ሰውዬ ይሰግዳል ማለት ነው። ዲኑ ላይ ያውቃል ማለት ነው። ተውሂዱ ላይ ጠንካራ ነው ማለት ምንም በቃ የማይመስልም አይሄ ብዙ ጊዜ። ኡሙ አልማእሲያ የወንጀል ሁሉ አናት የተባለችው እናት የተባለችው ለዚህ የወንጀል አሰራ እንጂ መጠጥ ምንታ እየጠጣ ሌላ አጋጣሚ ሻሃደተኝ አለ መጠጥ እየጠጣ ይሰግዳል እዛ ከሆነ ከእስላም ይወርታል ነው ያለው። ቢደሊል الاجماع اجماع ስላለ ነው ኢማኑ ሙሉ በሙሉ አይወገድም። የተወሰነ ኢማን አለው ያሉት ቢደሊል الاجماع اجماع ነው። ሐዲስ ቁርአን አለ ምር አላ ተውሪት الزاني ዛኒ ይወርታል ብለዋል። ዝሙተኛ ይወርታል። ዝሙተኛ ሰው ከቤተሰቡ አንዱ ቢሞት ይወርሳል። አልከፈረም ማለት ነው። ካፊር ነው የሚል ፈክሙ ቢተላለፍ ኖሮ ካፊር ሙስሊምን አይወርስም። አባቱ ሙስሊም ነው አባቱ ቢሞት አይወርስም። ዝሙተኛ ነው አው ዝሙተኛ ከሆነ ካፊር ነው አይወርስም ሊባል ይችላል ነበር። ግን ኢጅማ አልዑለማ አለበት አይከፍርም ብለዋል። እና ወሳሪቅ ሌባ ወሻሪብ አልኸምር ኸምርም የሚጠጣው ተቀበለ الحديث حديث يتقمنا على ان هؤلاء الذين سووت الذي ذاني سارق شارب يبارو هنا فعلهم المعصية وانجلهم بمفتموا بكذي حين جزي فعلهم المعصية وانجلهم بمفتموا بكذي قد انتفى الإيمان الكامل ملو إيمان كالنسلي ودك فدرقوال أنهم كالنسلي ملو إيمان الله ملو بمولونا ملو إلا يلاتنا رفمارين إيمان ملو بمولو الله مال الصيحون ملو إيمان الله يقلق قلان من دي አይከለ ከለማ ሙሉ በሙሉ ኢማን ያላቸው ማለት በጥራሽ ያላቸው ማለት ነው። ሙሉ ኢማን ያላቸው ማለት ደግሞ ፉል የሆነ ኢማን ያላቸው ማለት ነው። ያን ውጭ የሚደረገው ሲነሲ ኢለይሂሙል ማዕሲያ ወንጀሉን በሚሰሩበት ሰዓት ቀድን ተፈል ኢማኑል ካሚል ሙሉ የሆነ ኢማን የለም አንሁም ከነሱ ላይ ተወግዷል። ሙሉ የሆነ ወደሎ ግን አላቸው። ወቀደለቲ ንሱሱ ጥቅሶች ይጠቁማሉ። ቀደለቲ ንሱሱ الكثيرة ብዙ ጥቅሶች ይጠቁሙና من الكتاب والسنة ከሐዲስ ከቁርአን የተወሰዱ ብዙ ጥቅሶች على انهم الذي محرمات كبائر الذنوب የሚሰሩ ሰዎች غير مرتدين አይመለሱም አይወጡም። ይዛሊክ ይሄን ወንጀል በመስራታቸው ብቻ ከእስላም አይወጡም ከእስላም አይወጡም። ከሐዲስ ከቁርአን በሚናገኘው መረጃ ማለት ነው። ዝሙት የሰራ ሰው ከእስላም አይወጣም። ነብዩ አለይሂ ሰላቱ ወሰለም 99 ሰው ገሎ መቶኛ ሰው ይሆን ገሎ ምህረትን አግኝቷል። ተውበት አድርጎ ሄደ ምህረትን አግኝቷል። ሙርተድን እስላምን ተቀበላል። ያንንም ታሪክ የነገሩ መንሱኽ ቢሆን ውድቅ ቢሆን ኖሮ እነሱ ጊዜ አይነግሩንም ነበር። እዚህም ነው ሷሃቢይ ለምሳሌ ሷሃባና ሷሃባ ተጨፋጭተዋል። ታቢዒዎች ሁሉ ተጨፋጭተዋል። አይማዎች ሁሉ ያውቃሉ። ሙአውያ ጋር ያሉት ሙርተድ ናቸው አልተባለም። ወይ አልይ ጋር ያሉት የሙአውያ ሙስሊምና ሙስሊም የተገዳደሉ ሙርተድ አልተባለም። ሐዲስ ከቁርአን ከዑለማ ከምን የምናገኘው ሁሉ ሙርተድነት ነው። ከዑለማ ታውቋል አነ ኢማን አልመንፊ ውድቅ የተደረገው ኢማን ያደ ሐዲስ አሁን በቀራነው ሐዲስ ውስጥ ነብዩ ላይ ግን ዛኒ ሐይነት ነው ሙእሚን የሚለው ሐዲሳቸው ውስጥ እነማ ሆከ ማለት ኢማን ሙሉ ኢማን ማለት አልዋጅብ ዋጅቡና ሙሉ ኢማን ማለት ነው። ሙሉ ይሆነ ሙሉ ፉል የሆነ ኢማን የለውም ማለት እንጂ አንድ ዝሙተኛ ጭራሽ ማን ይለም ማለት አም ተነካቂ የሚያስፈልገው ወጥክም والله ከፍር ላይ عليكم ثم عليكم የሚባለው ነገር ايه من اصول اهل السنه والجماعه በጣም ልክ በሱክ ላይ በእንት ላይ የሚራመዱ ያክል ተጠንቅቀው ምግራት የት ላይ እንደሚያ ሶክነ ከኔ ካፍር ነው ስትል ተዕየ ለማድረግ ብዙ ነገር ጣጣለ والله በጣም ብዙ ጣጣለ ሀታ በመቃብር ዙሪያ የሚዞሩ ሰዎች ሙሽሪኮች ናቸው ሽርክ ይፈራሉ ተላለ ሁክሙንና አድራጊዎችን የሚገርመው መዝገብ ፋጡማ መስተባል በመቃብር ዙሪያ ብትዞር ፋጡማ ኮ ሙሽሪክ ናት ብሎ መናገር አይፈቀድም ታዕይን አንድን ሰው መዝገብ ሙሽሪክ ነው ለማለት የግድ ባያንና ትምህርቱ ከገባው ካስተማርከው በኋላ ካደረገው የዛን ጊዜ ራሱ ካስ ሆኖ ዑለማዎች ናቸው ፈትዋ የሚሰጡት አንድ ጊዜ የሆነ ነገር ስለሰራ ብቻ መዘን እሱ ሙርተድ ነው አይባል እሱ ካፊር ነው አይባል እሱ ሙሽሪክ ነው አይባል አንድን ሰው መዘን ሁክም ስንቀራ ግን ስንቀራ ለምሳሌ ከሱ ሹባህ ስትቀሩ ይቆ ያ አዩሃል ሙሽሪኩ እያለ ነው አይደል የምንነገረው አንተ አንድ ሙሽሪክ መጥቶ እንደዚህ ይላል ሌላ ሙሽሪክ አይደለም እዙ ሙስሊሙን ስለቀብር የሚጠውፈው ነው አንተ መጥቶ ሙሽሪኩ እንደዚህ ይላል ሙሽሪክ ተብሎ ይሄ አጀክቲቭ አየር ላይ ያለ አጀክቲቭ ነው ለአንድ ለሆነ ሰው ለከማል ለጀማል ወይንም ለአህመድ የተሰጠ አይደለም ዝም ብሎ ባየር ላይ ያለ ስም ነው እና ተጠንቀቁ ታይል ነው ስልክ ቢሰራ ስልክ እየሰራ ነው ያለው ቢሞት አላህ አለም ይሄን ሰው ጭራሽ ላይምረው የሚችላል አላህ ሊምረው የሚችላል አሁን ግን ዱንያ ላይ ሁክም ለመስጠት በጣም ጥንቃቄ ያስፈልጋል ሳያት ሽርክ እየሰራ ያለ አካል የመልቀያማ አላህ ይምረዋል ላይምረው ሊምረውም ይችላል ዑዝር ይሰጠዋል ዑዝር የሚሰጠው ከመሸይኽ ይራቀ ከሆነ ሐዲስ ተለምጥ ከሆነ ወይም ደግሞ ሙስሊሞች ለሉበት ሀገር ውስጥ ከሆነ ዑዝር ላይ ይሰጥ ይችላል እዚህ መካከላችን ሆኖ አሩን እየተንቀሳቀሰ ዑለማ አለበት ፈትዋ መፈለግ ይቻላል እየተተረጎሙ ማንበብ ይቻላል ግን ሽርክያት ቢሰራ የውመል ቂያማ አላሁ ያለም ማዳ ይፈዓል ብለህ አማዴ ጋር ዑዝር ይሰጠዋል አለው እና ወሰይን ነህ ኢብኑ ባዛሁን አይሰጥም ነው የሚለው ሙስሊም አድርስ ተወልዶ ሽርክ የሚሰራ ሰው ተወልዶ ሽርክ የሚሰራ አይሰጠም ነው የሚለው ሀታ ራሱ ሙፈሰራቶች የኢብኑ ባዝን ደሊል አድርገው ይንቀሳቀሳሉ ሙስሊም አገር ውስጥ የተወለደ አንድ ሰው ለምን ስለ ንግድ የሚገርም አበጥሮ አብቀጥሮ ያውቃል ስለ ንግድ ስለ ትምህርት ያውቃል ይፈልጣል እዚህ ኮስቴሳ ሳይንስ ኢትራሚን ሳይቀር ይገነባል አይደል አዎ والله በጣም አጂብ ነው ካለም ይሄን እናቀው ነገር እኮ ነው ስለ ዲን ኢስላም ግን ጥልቀት እውቀት የለም ይሄው ዙሪ ይሰጣዋል ዙሪ ይሰጣዋል ብለን ካስተኛ ነው ይተኛ በዛው ነው የሚቀር ደግሞ ዙሪ ሰላም ያልሰጠው ይሄን አይ አይ አይሰጣም ዑለማ መካከለ ያለ ከሆነ እንጥፋት ያጠፋል ከምን ከሙሽሪክ ጀርባ ምን አለ ዑለማዎች ናቸው ፈትዋ የሚሰጡት እንደዚህ እንደዚህ አይነት ሰው ባያን ደርሶታል ይጠየቃል ሁጃ ደርሶታል ይባላል ሰውዬው ሁጃ ደርሶት የመከራከሪያ ነጥቦች መረጃዎች ደርሶት እንጂ ብሎ ከሆነ የዛን ጊዜ ለሰርክ ይችላል ሰው አለበለዚያ ተመሳሳይ አመለካከት ያላቸው ሰው ሁለት ሰዎች ይለያያሉ አንዱ መስጊድ ስትሄድ ሽርክያት ይሰራል እዛኛው መስጊድ ስትሄድ ሽርክያት ይሰራል አንዱ ቦታ ላይ ያለው ከኋላው አስተግድም ሌላው ቦታ ላይ ያለው ልሰግድ ይችላል ይሄንኛው ተከተለና አስተግደው ባያን ደርሶት ሁሉም አብራተውለት ዑለማዎች ተስ ጀርባ እንዳስተግድ ብለው ሊሆን ይችላል ግን ብዙ አለ ተከተለና አስተግድም ይችላል ወላኪ ለጥንቃቄ ትፈዋል እንደዛ አይነት ካለ ተተወው አንድ አስር ሰዎች ያሉበት አህልሱና ካለ ሚሊየን የሚሆን ይድይ ካለ አስሩ ጋር ትገድ ያንን ትገድ ርቀትም ይሁን ይሄድ ይችላል ይሄ ሁክም እንዳስተው አዳ ለማ ወጭነት ተፈቶ ነው ከሌካ ፍር ነው ከሌ እንደዚህ ነው ማለት የሚችለው ወቀውሉ ሙርተድ መግደል የሚችለው ማንኛውም ሰው አይደለም ቃዲ ሰላማዊ መንግስት ካለ ሰላማዊ ሸሪዓ ፍርድ ቤት አለ እዛ ላይ አንተ ፍትና ማስነሳት እንጂ ሌላ ነገር አይደለም ወቀውሉ የሚለው ቃል ولا ينتهب نهبة ذات الشرف አንሁባ ንህማ ማለት ቢደምኑን ምኑን በማድርገን ነው የምንቀራው የሸይጣን መንሁ የሚነጠቅ የሚቀማ ነገር ማለት ነው ወንሁቡ መንጠቅ ማለት አክዘል ማሊ ገንዘብን መውሰድ ነው ቢልገለባ በኃይል ቢልገለባ በማሸነፍ በጉልበት ወልቀህ በኃይል መጠቀም ማለት ነው نهبا مالس ممنشق أخذ المال جنزب الموتر بالغلبة بقلبة والقهر بحيث بالغلبة هنا بحيث والقهر بماشنة بسرطة الشلال مجهولة كم حمتاتين ذات شرف مالت أي كرن بذو قطر يالله جنزب موتر وقيل تبلوان ذات استشراك تبلوان ذات شرف مالت ذات استشراك لك أنها كبر يالله يا مالت يتوصلوا مدرس يتشرف الناس إليها سوّت شدست أنجفاتهم فك إن يادر قبت نجر مالك ناظرين إليها أسفان من ملكاتهم رافعين أبصارهم عيناتهم كف كف إن يادر قبت عيناتهم يمورو ورولة نجر كسرق مالك إيه معلم من مالك بزو نبرك ويكبارك يوصد مالك إمانو ورك أمهم ذات استشراف كبري الله كبري الله بكوتري هون سلال كم يجاوي الكثير يستشرف الناس إليها سوت أسواني من ملكاتي هنا ناظرين إليها ودسوائنا كتون بمورور رافعين إليها كفت من يعدد قلات أبصارهم عينات كتون من يعدد قلات نجر كونك جاكو هنا كلك النو لين اندقو إيمان اللوم نتموان لا إيمان سوجو ليبا ومالك أكثر بري أني سرق النام وثو بري أني سرق وكل هذا اللي إيمان درجو يال عام بزو جنزل أني سرق أوسو منت أوسو النا عن السنيا جنزل أني نتكو الزين وذات سوسي جبان لا يجبان ذات شرف بلو النبي عليه الصلاة والسلام كبير يعلو جنزل كتردر ذات يعلو نبرت كتردر كانت تكنو هي درجة لا يدرسوا ينشلوا إيمان اللهم بمعنى الدرجة يمدرسوا ثم إن الشيخ رحمه الله شخو الله بن الله سنة ذكر النتيجة وطيئة نزر زروار للبحث السابق يعلفون قناسيات أمو واستخلصوا الحكم حكم كامكوا أقربوتان بقولي بملو قالاتو كامكونا يقربوا لنا ذكر النتيجة وطيئة نقرونا للبحث السابق يعلفون قناسيات يدرسوا بطن واستخلصوا الحكم حكم كامكونا يقرونا بقولي بملو قالاتو تحق الفاسق الملي عندي بقودان على يال عن فاسق عمتنيا ثلاثون يقرونا ونقول اندهن لنا انك هنون حكم في سطن استخلاص عدده بسين سطن سلطن اجر مالك استخلاص مالك سلطن قوة طوال ونقول اندهن لنا لبن تيمية ايش اي كفرم او ملو ايمان اللو او اي كفرم او مطلقا ايمان مطلقا من اللو او شمن النبالو هو مؤمن ناقص الايمان عند زموت المسراسو وين مقتل ميتسامي هون لبا مؤمن ناقص الإيمان ودلو يهون إيمان يالله آمان يبالا أو مؤمن بإيمان ويبا إيمانو ترونو فاسكم بكبيرتي بكرر ونجل دقو آمان سيانو يبالا قالوا لهم ما قلت سوي سنن ناقر كان مؤمن فاسق بلا لن ناقر يعني إنه بلا لن ناقر بيسلال كيس مؤمن يالك سوق ألقل بجو ترقم تاسي جالك كامل إني لا جكتب الله وين سناسي سني بارا جكتب الله ورافو حكم لا يسنك أراد الزال النور لمسعي السلام الدلالة لا يسيحون مالك ونقول إن لالن الذي ونجل النسراء أمان مؤمن ناقص الإيمان إيمان قدره هنا أمان يبالا ومؤمن بإيمان فإيمان يأمن فاسكم بكبيرتي بتلك ونجل دقمه يأمن سعي بارا وهذا في الحكم العادل يهنا فتحوي هنا بي وهذا في الحكم فردوي هنا مهون يعلبت فردهم العادل فتحوي هنا ملوي هنا فرد جمعا لما اسمانا بين النصوص بتقصص مكاكل لما بجنانيتنا لما اسمامات جمع لما ادرق مالك تقاران هولك سنجرات كمتا يجد ما اسمامات عنا ازي عيا من النمي لالة ازا دقمو ما فيا ونجل سبتو زمو سبتو اماني سبال لالة كصحابة وستقصتو عاتر جمود ما عاتر انتناك دلوت منامني عالو تاب ولا تعين عليهم الشيطان شيطان بس لا يسبتو اخذاك الله اخذاك الله سيلو صحابية اللي ازاك تبالو بلو نبي يتقو تقوى نتبتئك الطعون صحابية مالك على من أنت كفران ولا إسلام جبالا لسه، فلذي إزاي كفرني من الله؟ إذا دموع إيمان اللهم زمتي من صراط النية أسوال النبي عليه الصلاة والسلام. كل شيء فكراني حديثه ما جناني تعلم. آية من مؤمن على الله ما نتاجو ملو مؤمن على الله ما نتاجو نو. إزاي دموع آية يكفران على ما نتاجو كإسلام أيوت أم ما نتاجو نو. فلذي مؤمن فاسد ما كلا يلا إيمانه غدلو يهونه. بمن جرى غير ليالنا مؤمن يبالا لما نسمع ايه شمكنا ايه جمعنا بين النصوص يحادي سوء سنتك سلام عصماماتنا التي نفت الإيمان إيمان الودك على الرجلسين عنه كسويو لا إيمان الودك على الرجلسون حادثنا ودك على الرجلسون حادث ما نسمع لمثالي ودك على الرجلسون حادث كحادثي إهن حادثي مثل لا يزني الزاني حين يزني وهو مؤمن አንድ ዝሙተኛ ዝሙት ሲሰራ አማኝ ሆኖ ዝሙት አይሰራማ ሙሉ ኢማን ነው ማለት ነው። ወንሱ ስለቲ ያቺኛይቱ ንሱስ ደግሞ አስበተት ኢማን አለው ኢማን አለው የምትለው ይሄንኛው ኢማን ይቀርጋለች አሁን የቀራናት ሐዲስ ይችልና ወንሱ ያቺኛይቱ ንሱስ ጥቅስ የትኛውን አለቲ አስበተት ኢማን አለው ኢማን ያጠናችለት እነዚህ ሁለቱ መካከለ ማስማማት ابن تيمية ونقول إنه مؤمن ناقص الإيمان يميلو جمعنا كل السنسوس لما تجنعي ذلك فاتحان لما استعليك آيات القصاص آيات القصاص لمثل وآيات حكم البغاة يعمل أن يسن عن قد استملكتك لمثل أستاذ يقفين كل السنة الفوى القهالة بغاة سكي لمثل القهالة من النس إنما المؤمنون إخوة خميلو بكيت يعلم عنه وإن طائفتان من المؤمنين اقتتلوا فأصلحوا يميلوا معنا ذا آية البغاة تبالا لكسر فقاتلوا التي تبغي أمس إن عبود توابعت حتى تكي إلى أمر الله يميلوا على ذلك آية البغاة تبالا لكسر يعني خلانا أيو تمثلنا قروا أياما لكن آية البغاة معنا إن آية القصاص فمن عفي له من آخيه يميلوا آية القصاص تبالا أو يا أيها الذين آمنوا كتب عليكم القصاص في القتلى يميلوا أياما እነዚህ ሁለቱ አንቀጾች ገዳይ እንደማይከፈል ነግረውናል እንደማይከፈል ነግረዋል አይደል ስለዚህ ከባይረ ዝኑን ይሰራ አይከፈልም የሚለው እንደዛው ያስተካክላል ካያተል ቁጣት ወአት ይሕክም ልቡጋት አስተዲቀተይ ያለፉት ቀዳሚዎች ያያተል ቡጋት የአመጽኞችን ህክም እንተናገሩና ያያተል ቁጣት የቁጣትን እንተናገረው አያ እሷ ኢማንን አጥብቃለታል አጥንታለች እሷንና ዝሙት ሲሰራ ዝሙት የሚሰራ ሰው ዝሙት ሲሰራ ኢማን የለውም የሚለው ኔጌቲቭና ይሄን ፖዚቲቭ ሁለቱን ለማገናኘት ገብቷችኋል? አንድ ኔጌቲቭ አንድ ፖዚቲቭ ነው እየተናገረው። እሺ ፖዚቲቭ ምን ውስጥ ነው የተነገረው? ፖዚቲቭ ኢማን አለው ችግር የለም የሚለው ምን ውስጥ ነው የተገለጸው? ቁርአን አያውስ ካያተል ቁሳስና አያተል ቡጋስ ውስጥ ተነግሯል ኢማን አለው ችግር የለም። ወይ ጣይፈታኒ ምን المؤمنين اقتتلوا ከአማንያን ሁለት ቡድኖች ቢገዳደሉ ይጠፋጥፉ አለ። ሁለቱም አማንያን ናቸው። ገዳይም ተገዳይም ወይንም አልከፈሩም ማለት ነው። ይሄ ፖዚቲቭ ነው። ነብዩ አለይሂ ሰላቱ ወሰለም አንድ ዝሙተኛ ዝሙት ሲሰራ ኢማን የለውም ማለታቸው ምንድነው? ኔጌቲቭ ነው። ኔጌቲቭ እና ፖዚቲቭ ማገናኘት አለብን ማለት ነው። ያ ነው ጀምዕ ማለት። ወቢናአን አላ ዛሊክ ይሄን መሰረት በማድረግ ሰላ ይዑጥል እስመል ሙጥለቅ የተገለጸ ሆነን ሲያኔ አይሰጠው አንድ ሐራም የሚሰራ አማኝ ከባይረ ዝኑብ የሚሰራን ሰው ሰላ ይዑጣ አይሰጠው አልእስመል ሙጥለቅ ከደለለሽ ሆነውን ዋናውን ጠቅላይ የሆነውን ሙሉን ኢማን ሙሉን ስማይ ተጠው ሙሉን ስና ያለውን እንትን ማለት ነው ስም እስላምን ሙጥለቅ እስመል ሙጥለቅ አይተጠም እስመል ኢማን አልካሚል ሙሉ የሆነ ኢማን ሙሉ የሆነ ኢማን ተኛ የሚገልጽ እንትን አልተጠው ወላ ይስለቡ ደግሞ ማይነጠቅም አይወሰድበትም ሙጥለቁል እስም ስም ሙሉ በሙሉ አይተጠውም ስም ሙሉ በሙሉ አይወሰድበትም ገደብ ያለው ሲያኝ ይፈጠራል። ተባባለ አይደል? እስመል ሙጥለቅ ይፈጠራል አይፈጠርም? እስመል ሙጥለቅ አይፈጠርም። ሙጥለቀል እስም ደግሞ አይነጠቅም አይወሰድበትም። እስመል ሙጥለቅ ስንል ሙጥለቅ ምንድነው? ሙሉ ለማለት ነው አይደል? ሙሉ የሆነ ጥሩ የሆነ ሲያኝ ብሉ የሆነ ሲያኝ አይፈጠርም። እሱ አይፈጠርም። ይሄ አይፈጠርም ማለት ደግሞ ወላ ይስለቡ አይነጠቅም ሙጥለቀል እስም ስም ሙሉ በሙሉ አይወሰድበትም ጥራሽ ሙእሚን አይባልም ሌላ ሲያኝ ይሰጠውም አይባልም አይ ከሙእሚን ሆነ ፓርትን ሰጠውና ግን ሙሉ እንዳይሆን ደግሞ ሙእሚንን ፋሲቅ እንለዋለን ግልጽ ነው ሁለቱም ተገይቷል እስም ሙጥለቅ አልሰጠነው ናቂስ ብለን ቀይደንበታልና ጥራሽ ደግሞ ሙእሚን የሚባለው አይሰጠውም አልተባለም ሙእሚኑን ብለን ተነስተናልና ያ ማለት ከፋስኩ አይ ኢማኑ ናቂስ ወላ ይስለቡ አይ ነጠቅም አይወሰድበት ሙጥለቀል እስም ሙጥለቀልም እስም አይወሰድበት አይ ኢማኑ ናቂስ ጎደሎ የሆነው ኢማንን የሚገልጸው ስም ግን አይወሰድበት ፈይህከሙ አለይህ ቢልቁሩስ ወጥቷል ተብሎ ቢጂና ይስተከም ምን ኢማን ከኢማን ጭራሽ ወጥቷል አይባልም ከማተቁል ሁን ሙዕተዚላ ወልኸዋሪጅ ኸዋሪጆች እና ሙዕተዚላዎች እንደምን والله اعلم الله يبلغ اتشالون عاقي فالإيمان المطلق إيمان المطلق معلت هو الإيمان الكامل ملو إيمان معلت سهل ومطلق الإيمان هو الإيمان الناقص وده ابن تيمية هيك من لسه معلت سهل وده ابن تيمية قلال سمين هو الإيمان الناقص مطلق الإيمان إيمان الناقص سهل إيمان المطلق معلت سهل إيمان الكامل معلت سهل ያደረገ ሰሃቢ ይስ